ألم تعلم أن الله له ملك السماوات والأرض وما لكم من دون الله من ولي ولا نصير أم تريدون أن تسألوا رسولكم كما سئل موسى من قبل ومن يتبدل الكفر بالإيمان فقد ضل سواء السبيل ود كثير من أهل الكتاب لو يردونكم من بعد إيمانكم كفارا حسدا من عند أنفسهم من بعد ما تبين لهم الحق فعفوا واصفحوا حتى يأتي الله بأمره إن الله على كل شيء قدير وأقيموا الصلاة وآتوا الزكاة وما تقدموا لأنفسكم من خير تجدوه عند الله إن الله بما تعملون بصير ألم تعلم أن الله له ملك السماوات والأرض لمهنوا الله سبحانه وتعالى يسمهاتنا يمدر سلطان لرسو بيشا يسمر اللت مهنون عطاوك منه إلال أن هي مخطابو لنبيو ليهون يشلال ويم لمن من يوم ما جامعش إنا تقوامي مالتنا الله انديت نسخ أدر قال قالن بكار انديت لغوت على النايشرال بلو يمكرا كراو سوية يند ياكي كمان ساتو باتيت مجمريا مملكاو يمان مهنون موقع اللبت مالتنا ሰማይና መሬት በውስጥና በዙሪያ ያካተቱት ዓለም ሁላቸውም የአላህ ናቸው እና አላህ በገዛ ግዛቱና ፍጥረታቱ የፈለገውን ቢቀይርና ቢለውጥ ምን ያጠያይቃል ማለት ነው ወማለኩም ምን ዱንላህ ምን ወልይ ወላ ነሲር እናንተ ሰዎች ደግሞ የአላህን ፍቃድ ካላከበራችሁና በሱ ትእዛዝ ካልተገዛችሁ ከአላህ ሌላ የሚረዳችሁ ዘመድም ሆነ ተባባሪ አይኖራችሁም ይላል አላህ ቁጣት በሚያመጣባችሁ ጊዜ እኔ ያለኋቸው ብሎ ሌላ የሚከራከርላችሁና የሚከላከል ወይም ደግሞ የሚተባበር ረዳት እንደማይኖር ነው አላህ ለቁጣው ያለውን ሰው በዱንያም ሆነ በአኺራ የሚያስጥለውና የሚያድነው አይኖርም ማለት ነው አምቱሪዱና አንተሳሉ ረሱላኩም ከማሱ ኢላ ሙሳ ሚን ቀብል ለመሆኑ እናንተ የነቢዩ መሐመድ ተከታዮች አለይሂ ሰላቱ ወሰለም መልእክተኛችሁን ልጠይቁት ታስባላችሁ እንዴ ነብዩላህ ሙሳ ካሁን ቀደም እንደ ተጠየቀው አይነት ይላል ነብዩላህ ሙሳ በወቅታቸው ተከታዮቻቸው የነበሩት እስራኤላውያን የሆኑ ያልሆኑ ጥያቄዎችን እያነሱ ሲያደርቋቸው እንደነበረው እናንተም ደግሞ በዛው መልክ ነብያችሁን አላስፈላጊ ጥያቄዎች እያነሳችሁ ልታደርቁና ልታባሽቁት ታስባላችሁ ማለት ነው ይላል ይሄንን አስባችሁ ከሆነ ተሳስታችኋል ወመን የተበደል الكفر بالإيمان በእምነት ፈንታ ኩፍርን ለመለወጥ ወይም ለመቀየር የሚፈልግና የሚሞክር ሰው ተቀበለ ሰዋ አሰቢል ትክክለኛውንና ወጥ የሆነውን የእስላማዊ ጎዳና ስቶ ወደ ገደል ሂዷል ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala በነብዩ በኩል የላከውን መመሪያ ተጥለጥ ብሎ መቀበልና መከተል ሲገባው እንደገና የሆኑ ያልሆኑ አላስፈላጊ ጥያቄዎች እያነሱ ይሄ ለምን ተነሰፈ ይሄ ለምን ተቀየረ የሚሉ ሰዎች ካሉ አይናቸው ያየ ከእስላማዊ ጎዳና ተገልለው ወደ ጉርባ እንደወረዱ ይቆጠራልና ይሄን ይወቁና ይጠንቀቁ ማለት ነው መጀመሪያ እንግዲህ አንድ ሰው አንድን ጥያቄ ለማንሳት ተጠያቂውን ማንነት ማወቅ አለበት ከአላህ የበለጠ አዋቂና አሳቢ ያለ ይመስል እነሱ እንደገና ከአላህ የተሻለ እንደሚያውቁ ሆነው ይሄን ነገር ያላህ ቃል ከሆነ ለምን ተቀየረና እንዴት ተለወጠ እያሉ ነብዩን የሚከራከሩና አላስፈላጊ የሆነ ክርክር የሚያነሱ ሰዎች አይናቸው ያየ ከእስልምና ጎዳና አፈንግጠው ወደ ውድማ እንደሄዱ ይቆጠራል በማለት አስጠነቀቀ ማለት ነው። ወደ ከሲሩ ምን አህል ኪታብ ታለ ኪታቦች ብዙዎቹ ይመኛሉ ለው የሩዱነኩም ምን ባዲ ኢማኒኩም ኩፋራ ከእምነታችሁ በኋላ እንደገና ከሃዲዎች ሆናችሁ ቢመልሷችሁ ከቻሉ ከእስልምና ቢያፈናቅሏችሁና ወደ ኩፍር ቢጨምሯችሁ ምኞታቸውና ደስታቸው ነው ማለት ነው ይሄንንም የሚያደርጉት ለምን ነው ቢባል ሐሰደን ምን عندي አንፍሲም ከነፍሳቸው በመነጩ የምቀኝነት ስሜት ነው እኛ አላገኘነውን የእስልምና ጸጋ እንዴት እነሱ አግኝተው ተጠቀሙና ጸደቁ በማለት እነሱ እንደተሳሳቱ እናንተም እንድትሳሳቱላቸው ብለው ሁልጊዜ እናንተን ከእምነታችሁ ለማፈናቀልና ከእስልምናችሁ ለማውጣት ያልተቆጠበ ጥረት ያደርጋሉ ምን ባዲ ማ ተበየነ ለሁሙል ሐቁ እውነቱ ግልጽ ሆኖ ከተገለጠላቸው በኋላ ያው እስልምና እውነተኛና አማራጭ የሌለው ሐቅ መሆኑ ከተረጋገጠም በኋላ እንዴትኛ ያልተጠቀምንበትን ዲል እነሱ ሊጠቀሙበት ቻሉ በማለት ሁልጊዜ እናንተ ከዚህ ዲላችሁ እንድትለዩ ይመኙላችኋልና ይጥሩላችኋል። ይሄን አውቃችሁ ተጠንቀቁ ማለት ነው። ይሄን ማለት እንግዲህ የጥላቶቻችሁ እንደባ አውቃችሁ ለመከላከልና ለመቋቋም እንድትችሉ ማለት እንጂ አለበለዚያ በእነሱ ላይ የጥቃት እርምጃ እንድትከፍቱ አስቤ አይደለምና ፋፉ። ታወቃችሁ በኋላ ጥፋታቸውን በይቅርታ አለፏቸው። ወስፈሁ ያለወቀሳ ያለከሰሳም አለፏቸው፣ ይቅርበሏቸው። ሀታ የትየላሁ ቢአምሪሂ አላህ ተለዋጭ ትእዛዙን እስከሚያመጣ ድረስ ይላል። እንግዲህ መጀመሪያ ጅሃድ ከመፈቀዱና ከመታዘዙ በፊት ነበረና ይሄ ነገር የመጣው። እነዚህ የሁዶችም ሆነ ሙሽሪኮች እኛን እንግዲህ ሀቁን እያወቁ ሊያጠፉን ከሆነ በየጊዜው የሚጨረጨሩት፣ እኛም ባለ አቅማችን እነሱን መበቀልና ማጥቃት አለብን ብላችሁ እንዳትነሱ ነው የሚለው። የነገርኳችሁ ግን ተንኮሉን አውቃችሁ እንድትጠነቀቁ ብቻ ነው እንጂ ለጊዜው ነገሩን አውቃችሁ እንዳላወቃችሁ ያለወቀሳ ያለከሰሳ በዝምታና በይቅርታ ለጊዜው ታገሷቸው፣ አላህ ሱብሓነሁ ወተዓላ ሌላ ተለዋጭ መመሪያ እስከሚያመጣላችሁ ድረስ ያለው። ያው ጂሃድ እስከሚፈቀድ ማለቱ ነው። ቆይቶ ተፈቀደ። በሚፈቀድበት ጊዜ ሁሉንም እንዳመጣጡ ማስተናገድ ይቻላል እና እስከዛው ድረስ ግን ሁኔታውን ብቻ አውቃችሁ በተጠንቀቅ እንድትቆዩ ይላል። ኢነላህ አላ ኩሊ ሸይን ቀዲር፣ አላህ በማንኛውም ነገር ላይ ችሎታው የላቀ የሆነ ጌታ ነውና እሱ ይሁን ካለ የሚከለክለውና የሚገድበው ከለ እስከሌለ ድረስ ነገ ዘላቂና ቋሚ የሆነ መመሪያ ያመጣላችሁ ይሆናል አለ። እንዳለውም እንዲህ አይነቶችን እንግዲህ አጥፊዎች የሚቋቋሙበትን መንገድ ፈቀደላቸው። በዛም መሰረት ለማጣትና የበላይነትን ለመያዝ አቻላቸው ማለት ነው። መጀመሪያ ሁለት ፍሬ ሆነው በጣም ደካማዎች ሆነው እንኳን እነሱ ዙረው ያጠቃሉ ተብሎ ተከላክለው እንኳን ራሳቸውን ያድናሉ ብሎ የሚገምት አልነበረም። ግን የአላህ ኃይል የበረታ ነውና እሱ የደገፈው ምንጊዜም ስለሚያድግ አሳድጎ ለዚህ ደረጃ አበቃቸው ማለት ነው። ልክ እንደተናገረው ወአቂሙ ሶላት፣ እስከዛው ድረስ ግን አሁን በእናንተ ላይ ግዴታ የተደረገው ስግደት ነውና ስግደታችሁን ጊዜውን አክብራችሁና ስርዓቱን አሟልታችሁ ጠብቃችሁ አዘውትራችሁ ስገዱ። ወአቱ ዘካት፣ ግዴታ ምጽዋታችሁንም ክፈሉ። ጅሃድ ገና በአሁኑ ወቅት አይፈቀድላችሁም። አሁን በእናንተ አቅም ልታረጉት የምትችሉት ሶላትና ዘካት የመሳሰሉት ናቸው ማለት ነው። ወማ ቱቀድሙ ሊአንፉሲኩም ሚን ኸይሪን፣ ለነፍሶቻችሁ ይሆነናል ብላችሁ ማንኛውንም በጎ ነገር አስቀድማችሁ የምትሰሩት በመሻማት ማለት ነው። ተጂዱሁ ዒንደላህ፣ በአላህ ዘንዳ ምንዳው የተከማቸ ሆኖ ታገኙታላችሁ። ማንኛውንም ኸይር በገንዘብም ሆነ በጉልበት በመንፈስ እስከሰራችሁ ድረስ በጌታችሁ ዘንዳ ወረታውና ውጤቱ ተከማችቶ ይጠብቃችኋልና በዚህ መሰረት የታዘዛችሁትን ነገር በንቃትና በትጋት ስሩ። የነገ ሌታ ይሆነናል በማለት ማለት ነው። ኢነላህ ቢማ ተዕመሉነ በሲር፣ የእናንተ ጌታ አላህ በምትሰሩት ነገር ሁሉ በጥልቅ ተመልካችና አዋቂ የሆነ ነውና ይህንን አውቃችሁ በጊዜው የሚፈልግባችሁን ግዴታ መወጣት እንጂ ገና ያልታዘዘና ያልተፈቀደውን ነገር ለማድረግ መቻኮል አይጠበቅባችሁም ነው የሚለው። ይህን ያለበት ምክንያቱ እንግዲህ ጥላቶቻቸው ከሚያደርሱባቸው ግፍና ጥቃት ብዛት የተነሳ እያንገሸገሻቸው እንዳ ሁልጊዜው የእነሱ መጫወቻ ከምንሆንም አንድ ቀን የክብር ቦት ብንሞት ይሻለናል ጅሃድ በፈቀደልን እያሉ ይጓጉ ስለነበረ አይደለም። አሁን እናንተ ለጦርነት አልደረሳችሁም። የተወሰነ ሶላቱን ዘካቱን ካደረጋችሁ በዛው ተገቢ ምንዳችሁን እሰጣችኋለሁኝ። ከዛ በኋላ ደግሞ አስፈላጊ በሚሆንበት ጊዜ አቅማችሁ ትንሽ ከፍ ሲል እፈቅድላችሁ ይሆናል። እስከዛው ግን አሁን ያዘዝኳችሁን መለስተኛ ኢባዳ ብቻ ነው ማከናወን ያለባችሁ እንጂ አቅማችሁ በላይ የሆነን ነገር ለማድረግ አትንጠራሩ ማለት ነው። እና ሁሉም ነገር እንግዲህ በሕክማ ነው የሚከደው። ምንም ረዳታቸው አላህ ቢሆን አላህ በተአምር እነሱን በጣም ጥቂትና ደካማ ከመሆናቸው ጋር እንዲያቸንፉ ለማድረግ ቢችልም እንኳ ሁሉንም ነገር የተፈጥሮ ሕግ አለውና ወቅቱ ሳይደርስ አስቀድሞ መደረግ ስለሌለበት ብቻ ጊዜውን ጠብቁ ታገሱ ብሎ መከራቸው ማለት ነው። እና ይህም እንግዲህ ለማንኛውም ዳይ የዲን መሪና አስተማሪ ለሆነ ሰው ሁሉን ነገር በአንድ ቀን አረገዋለሁ ማለት የለበትም። ሐቁን የጋር እስከሆነ ድረስ አላህ እስከረዳይ ድረስ ማን ነው መፈራው ብሎ በአንድ ቀን ሁሉን ነገር ላደርግ ብሎ መነሳት አይገባውም። ደረጃ በደረጃ ማድረግ የሚገባውን ነገር እያደረገ እንደገና ወደሚቀጥለው ደግሞ መራመድ አለበት እንጂ ሁሉን ነገር በአንድ ቀን ይሁን ከተባለ ሁሉም ነገር በአንድ ቀን ይፈርሳል ማለት ነው። وقالوا لن يدخل الجنة إلا من كان هودا أو نصارى تلك أمانيهم قل هاتوا برهانكم إن كنتم صادقين بلى من أسلم وجهه لله وهو محسن فله أجره عند ربه ولا خوف عليهم ولا هم يحزنون. وقالت اليهود ليست النصارى على شيء وقالت النصارى ليست اليهود على شيء وهم يتلون الكتاب كذلك قال الذين لا يعلمون مثل قولهم فالله يحكم بينهم يوم القيامة فيما كانوا فيه يختلفون. وقالوا الذي هذا الكتاب وجدكموا عند زهال لن يدخل الجنة إلا من كان هودا أو نصارى جنة لقباء الشلم يا يهودي هيمانوت يتكبلوا وإما يكرسنا أمنات يتكتلوا قالوا أنا بستكر بمالك راساتشون كفا درقوا ليلاون سوا قابس لمادرك اندي هينتون فايدا بسكال إنا قرالو إلا ينن دقمو يالوت هلاتشون بينا سوكفاتشونو يهود وشم يهودا يالوانا سوا يتركم ክርስቲያኖችም ክርስትና ያልተነሳ ሰው አይጠቅም ይያሉ በየበኩላቸው ይናገራሉ እንጂ አሁን ቃሉ እንደሚያመለክተው ሁለቱ ኃይሎች ባንዲ ተጣምረው ወየውዳ ወይነሷራ ያልሆነ አይዲንም ቢሉ እንኳን የተሻለ ነበር። ምክንያቱም በወቅቱ የነበሩት አለል ኪታቦ ይነሱ ስለነበሩ ከነዛው ውጭ ያለውን እንደዚህ ቢሉ ሊመስል ነበር። ግን እነሱም ራሳቸው አንዱ ሌላውን ሳይቀበል ይሁዳውም ይሁዳ የሆነ ብቻ ነው ጀነት የሚገባው ይላል ነሳራውም እንደዚሁ ነሳራ የሆነው ብቻ ነው ጀነት የሚገባው በማለት እስበርሳቸው ይወነጃጀላሉ ይላል። እንግዲህ ሙስሊምም ቢሆን ሌላም የተለያየ እምነት ቢከተል በይሁዳ አመለካከት ይሁዳ አስተል ሆነ ድረስ ጀነት እርም ነው ባይናዘ ማለት ነው። ክርስቲያኖችም በበኩላቸው ደግሞ ያልተጠመቀ አይጠርቅም እንደሚሉት አይነት የነሱን እምነት ያልተከተለ ሰው ተላንትም ሆነ ዛሬ ምንጊዜም ጀነትን አያገኝም ብለው በጽኑ ያምናሉ ማለት ነው። የአባባላቸው ግን በአላህ ዘንዳ ምን ያህል ተቀባይነትና ታማኝነት አለው ከተባለ ፊልከ አማኒዩሁም ማለት ይህቺ ከንቱ የሆነች ምኞታቸው ናት ይላል። ብዙ ከንቱ ምኞቶች አሏቸው ከዛ መካከል አንዱ ይሄ ነው። ክርስትና እንግዲህ የተከተለው ሰውዬ ለራሱ ትክክለኛ መሆኑን ሳያረጋግጥ እሱን ቅዱስ አድርጎ ሌላውን ሁሉ እርኩስ አድርጎ ማየት ይሄ የከንቱ አስተሳሰባቸው ነው። የሁዶችም ደግሞ ይሁዳ የሆነ ብቻ ነው የሚድነውና ለጀነት የሚበቃው ማለታቸው አሁንም ራሳቸው የፈጠሩት የከንቱ ምኞታቸው መገለጫ ነው እንጂ እኔ እንደዚህ ያልኩበት ጊዜ የለኝም ይላል። ቁልሃቱ ቡርሃነኩም ምን ኩንቱም ሳዲቂን እናንተ እንደምትሉት እውነተኞችና እርግጠኞች ከሆናችሁ ከይሁዳ ወይም ከክርስቲያን በስተቀር ጀነት የመግባት ዕድል ሌላው ህዝብ የለውም ለሚባለው አነጋገር እስቲ ማስረጃችሁን አቅርቡ በላቸው። አንድ ነገር ስለተናገሩት ብቻ ወሳኝነት የለውም። የተናገሩት ነገር ሰዎች በማስረጃ እስካልደገፉና እስካላረጋገጡ ድረስ አፉ እንዳመጣ ዝም ብሎ የተናገረው ሁሉ እውነት ነው ሊባል አይቻልምና በአባባላችሁ እውነተኞች ከሆናችሁ ማስረጃችሁን አምጡና አረጋግጡ። ይሄን ካላረጋችሁ ግን ያው ከከንቱ ምኞት ሊያልፍ አይችልም ብለህ መልስላቸው ይላል። በላ በእኔ በኩል ግን ምንድነው የዚህ ነገር መፍትሄው ወይም ተጨባጭ መልሱ ከተባለ እግጥ ነው ማን አስለመ ወጀሁ ሊላህ ግንባሩን ለጌታው ለአላህ ፍቃድ ቀጥ አድርጎ ያሰለፈ ሰው ማለትም ወደ ግራ ወደ ቀኝ ሳይገላመጥ ወደ ይሁዲያ ወደ ንስራንያ ወደ መጅሲያ ሳይዳመጥ እንዲሁ ቀጥ ብሎ እስላማዊ የሆነውን ያአላህን ፍቃድ ለመቀበል ግንባሩን የፈጠሰ ወሆ ሙስሊሙን ወሆ ሙሰጂቁን በልቦናው የእስልምና መመሪያን የተቀበለና የተስማማ ሆኖ በተውሂድ የታነጸ ሆኖ ወደ እኔ የመጣ የሆነ ሰው ፈለው አጅሩ እንደረቤ ስሙ ማንም ይሁን ማን ጥቁርም ይሁን ነጭ ይሁዳም ይሁን ነሳራ ወይም ሙስሊምም ይሁን አሁን ብቻ በተለዋጭ ባመጣሁት መመሪያ መሰረት ለእስላማዊ ስርዓት ግንባሩን የሰጠ ከሆነ የዚህ አይነቱ አማኝ የእምነትና የመልካም ስራ ወረታና ዋጋው በጌታው ዘንዳ የተረጋገጠለት ይሆናል። ወላ ኸውፉን አለይሂም እና ለእንዲህ አይነቶቹ አማኞች በጌታቸው ዘንዳ እምነታቸው ውድቅ ይደረግብናል ወይም ያላሰብነው ቅጣትና ውርደት ይመጣብናል ብለው የሚፈሩ አይሆኑም። ወላሁም ይሐዘኑን ወይም ደግሞ የሚመኙት መልካም ዕድል ያመልጠናል ብለው የሚያዝኑም እንደማይሆኑ አረጋግጥላቸዋለሁ። በእኔ በኩል ያለው እንግዲህ ግልጽ መመሪያ ይሄ ነው። ሰውየው ማንም ይሁን ማን የጌታው ያወረደለትን መመሪያ ወደ ግራ ወደ ቀኝ ሳይዘናበልና ሳያጋድል ቀጥ ብሎ በግንባር የተቀበለ ከሆነ አቀባበሉ ደግሞ እንዱ በመላስና በቃል ብቻ ሳይሆን ከልቡ ያው በልቡ ተስዲቅ አድርጎ በሙሉ እምነት እስከ ተቀበለ ድረስ የፈለገው ሰው ቢሆን በጌታው ዘንዳ ተገቢ ወረታውና ምንዳው የሚሰጠው መሆኑ የሚያጠራጥርና የሚያከራክር አይደለም ብዬ ነው የማረጋግጠው። ተጨባጭ ሁኔታ ይሁን ወያለ አለል ኪታቦቹ ግን የሁዶችን በበኩላቸው የሁድ ያልሆነ ጀነት አያገኝም፣ ክርስቲያኑን በበኩሉ ክርስትና ያልተነሳ አይጸድቅም የሚለው ይሄ ከንቱ ምኞት ነው። በአባባላቸው እርግጠኞች ሊሆኑ ከሞከሩ ጥሩ ነው፣ መረጃውን ያምጡና አባባላቸውን ያረጋግጡ። በእኔ በኩል ግን ማንም ይውለደው የማንም ጎሳ ይሁን በማንኛውም ጊዜ ይገኝ ትክክለኛ እስላማዊ መርሆን የሚቀበልና የሚከተል እስከሆነ ድረስ ጀነቱም ሆነ መልካም ወረታው አይነፈገውም ላለሁኝ ነው የሚለው። ወቃለት ልየሁዱ ለይሰት ነሳራ አላ ሸይ፣ አይሁዶች ደግሞ ክርስቲያኖች ምንም ተቆጣሪ በሆነ ቁም ነገር ላይ አይደለም በማለት ሌሎቹን ይተቻቸዋል ይላል። እንግዲህ ቀደም ሲል አያቱ ለጀል ይሁደ ጀነተ ኢላ መን ካነ ሁደናው ነሳራ ሲል ቃሉ እንደሚያመለክተው ሁለታቸው በአንድ ተባብረው መግለጫ የጋራ መግለጫ ያወጡ መስለው ነበረ። እኛ የሁዶችና ነሳራዎች ሁለታችን ለጀነት የምንበቃው ከኛ ውጭ አለ ግን ጀነት አያገኝም ያሉ ይመስል ነበረ። አሁን ግን እስበርሳቸው የሚቃረኑና አንዱ ሌላውን የሚኮንን መሆኑን ሲገልጽ በዚህኛው አያት ምን ይላል? የሁዶቹ በበኩላቸው ራሳቸውን ብቻ ንጹሐንና ቅዱሳን በማድረግ ተቃራኒዎቻቸውን ክርስቲያኖቹን ለይሰ ነሳራ አላ ሸይ፣ እነዚህ የክርስትና እምነት ተከትለናል የሚሉት ህዝቦች እንዲሁ ዝም ብለው በከንቱ ነው እንጂ የሚባዝኑት፣ በአላህ ዘንዳ ተቆጣሪና ጽድቅ የሚያስገኝ የሆነ እምነት ጭራሽ አልተከተሉም በማለት ዋጋ ቢስ ያደርጓቸዋል ይላል። ወቃለት ነሳራ፣ ክርስቲያኖቹ ደግሞ በበኩላቸው እንደገና ዙረው ለይሰ የሁዱ አላ ሸይ፣ የሁዶች ምንም የሚቆጠር ቁም ነገር ላይ አይደሉም፣ እንዲሁ ዝም ብለው ራሳቸውን ሊያታልሉ የይሁዳ እምነት ጥሩ ነው ይላሉ እንጂ የይሁዳ እምነት የሚከተለው ሁሉ ዋጋ ቢስ ነው፣ የይሁድያ እንኳን ጀነትን የሚያስገኝ እምነት ሊሆን አንድም ፍሬ የለውም በማለት ያጥላላሉ ይላል። ወሁም የትሉነል ኪታብ፣ ሁለታቸውም የተወረዱላቸውን ኪታቦች እያነበቡ እያሉ ነው ደግሞ ይህን የሚባባሉ። ያው እነዛም ተውራትን እያነበቡ እነዚህኞቹም እንጅልን እያነበቡ ሁለታቸውም ግን ተውራትም ሆነ እንጅል ቅድም ያው በቁርአን እንደተጠቀሰው በላመን አስለመ ወጅሃሁ ሊላህ፣ ለአላህ ለፈጣሪው ታማኝና ትክክለኛ ተገዥና ታዛዥ የሆነ ሁልጊዜ የሚጸድቃል ነው የሚሉት የአላህ ኪታቦች ሁለት ሁላቸውም። እነሱ ግን ይህንን የኪታቡን እንግዲህ መግለጫ ወደ ጎን በመተው ባለ ተውራቱም ተውራቱ የሚለውን ትቶ ባለ እንጅሉም እንጅሉ የሚነግረውን ትቶ ሁለታቸውም እንዳላዋቂ በመሆን በማናነሽነት የፉክክር ቃላቸውን ይለዋወጣሉ። ምኞቹ የሁዳ ዋጋ ቢስ ናት ይላሉ፣ እነዛኞቹ ደግሞ ክርስትና የሚከተሉት ፋይዳ ቢስ ናቸው ይላሉ። ሁለቱም ባለማወቅና በድንቁርና ነው እንዳይባል ደግሞ ትክክለኛ ሰው ማን እንደሆነና እንዳልሆነ ኪታቡ የገለጸውን አንቀጽና ጥቅስ እያነበቡ ነው ይህን የሚባባሉት ይላል። እንግዲህ ጥፋታቸው ምን ያህል አስቀያሚ መሆኑን ለመግለጽ ነው። ሰው ሳያቅ ቢሳሳት አያስገርንም። ሁላቸውም ጀነት የሚያገኘው ወይም ትክክለኛውና ሐሰተኛው ማን እንደሆነ የአላህ ኪታቦች እየነገሯቸው በእጃቸው ላይ ያሉት መግለጫዎችን ትተው የራሳቸውን ስሜት የሚያንጸባርቁትን ሀሳቦች ብቻ ያራምዳሉ ማለት ነው። ከዛሊክ ቃለ ለዚነ ላ ያለሙነ ሚስለ ቀውሊሂም፣ እንደገና ደግሞ የእነሱ ያነሰ ይመስል እነዛ አላዋቂ የሆኑት መሀይሞችና ደንቆሮዎች ደግሞ ልክ የእነዚሁኑ የአህል ኪታቦችን ቃል የመሰለ መናገር ጀመሩ ይባላል። እና ሙሽሪኩል አረብ ናቸው እነዚህ ደግሞ የሁዶቹ ነሳራ ዋጋ ቢስ ናት፣ ነሳራዎቹ የሁዳ ዋጋ ቢስ ናት ሲባባሉ ሲያው ጊዜ ሙሽሪኩል አረብ ደግሞ በበኩላቸው ተነሱና እንዳውም ሁላችሁም ስተኞች ናቸው እኛንን ትክክለኛዎቹ አሏቸው ይግረማቸው ብለው ማለት ነው። እና እንደነሱ አባባል ሙሽሪኩል አረብ በበኩላቸው ተነስተው እኛንን ትክክለኞቹ ሁለታችሁም ዋጋ የላችሁም አሏቸው። ይሄ ግን ለእነሱ ተገቢ መልስ ነው ማለት ነው። ምክንያቱም የአላህን ኪታቦች ትተው ራሳቸውን ማወደስና ማመጎስ ስለጀመሩ እንዳውም እኛ እንሻላለን የሚል ሌላ የባሰ መነሳቱ ለእነሱ ዋጋቸውን ያገኙት ማለት ነው። ፈላሁ የሕኩሙ በይነሁም የውመል ቂያማ፣ ለማንኛውም እንግዲህ ሶስቱም ቡድኖች ራሳቸውን በማጋነን ሌሎቹን በማቋሸሽ እየቀጠሉ ከሄዱ በቂያ ማለት በሚነሱበት ጊዜ ጌታቸው ትክክለኛውን ፍርድ ይሰጣል። ከሁላቸው ማን ስህተተኛ ማን ትክክለኛ እንደሚሆን እምወስነው እኔ ነኝ በመጨረሻ ማለት ነው። ፊማ ካኑ ፊሂ የኽተሊፉን፣ በዚህ በዱንያ ላይ ሲከራከሩና ሲጨቃጨቁ በቆዩበት ነገር የመጨረሻ ውሳኔና ፍርድ የምሰጠው እኔ ጌታቸው አላህ ነኝ እንጂ እነሱ ባሉት ነገሩ የሚደመደምና የሚጨረስ እንዳይመስላቸው ነው የሚለው። እና የጻባባል አሁንም ግልጽ ነው በላመን አስለመ በሚለው የገባ ሰው ይጠርቃል መንግስቱ ከዚህ ውጪ ሄዶ ግን ይሁዳ ብቻ ነው ነሳራ ብቻ ነው ሙሽሪክ ብቻ ነው የሚባለው አጉል ጉንጣልፋ ክርክር ነው እንጂ የሚሆነው እናንተ ስለ ተጫጫችሁ የምትወስኑት ነገር አይደለም ዝሮ ዝሮ የመልቂያማ ሲደር እኔ ጌታችሁ ፊት ቀርባችሁ ሁላችሁም ፍርዳችሁን ታገኛላችሁ ባላችሁ ነው ومن أظلم ممن منع مساجد الله أن يذكر فيها اسمه وسعى في خرابها أولئك ما كان لهم أن يدخلوها إلا خائفين لهم في الدنيا خزي ولهم في الآخرة عذاب عظيم ولله المشرق والمغرب فأينما تولوا فثم وجه الله إن الله واسع عليم وقالوا اتخذ الله ولدا سبحانه بل له ما في السماوات والأرض كل له قانتون بديع السماوات والأرض وإذا قضى أمرا فإنما يقول له كن فيكون ومن أظلم ممن منع مساجد الله أن يذكر فيها اسمه يا الله المسجد بوستاتشو يجتاتشو يا الله سم انداي وسانا انداي ودس يمي كالكرونا يمي عدنا كفوك ونسوش بلتا ማንንም ግፈኛና በደለኛ አለ ኢላላ አላህ Subhanahu Wa Ta'ala በዚህ ምድር ላይ እንግዲህ የተለያዩ ጥፋተኞችና ግፈኞች አሉ። ከመሆኑም ጋራ ግን ለአላህ መዘከሪያና መወሻ ተብለው የታነጹ የሃይማኖት ተቋማቶችን የተሰሩለትንና የተገነቡለትን ዓላማ እንዳራምዱ ጣልቃ በመግባት የሚከለክልና የሚያደናቅፍ ከሆነው ሰው የበለጠ ጥፋተኛ ሊፈለግ አይገኝም ማለት ነው። ወሳቲ ከራቢያ እና ነዚህን መሳጅዶች በማውደምና በማበላሸት ላይ የሚጣደፍና የሚቻኮል ከሆነው ሰው የበለጠ ማንም ጥፋተኛ አይኖርም ይላል። ወላኢክ እና እንዲህ አይነቶቹ ጥፋተኞችና ግፈኞች ማካነ ለሁም አልየድኹሉሃ ኢላ ኻኢፊን ለወደፊት ከትንሽ ቆይታ በኋላ እነዚህን ዛሬ የሚከለክሏቸውንና ተሰልኳቸው የሚያደናቅፏቸውን ቅዱሳን ቦታዎች እነሱ በጣም እየፈሩና እየተጨነቁ ካልሆነ በስተቀር የማይገቡበት ጊዜ እንደሚመጣላቸው ነው ያ ለውን ዱንያ ፍዙን እና ለነሱም በዚህው በመድራው ህይወታቸው ይያሉ ውርደት ያጋጥማቸዋል ወለውን ቢላአኺረት ያዛቡን አዚም በመጪው ዓለም ደግሞ በዚህ ድርጊታቸው ታቢያ እጅግ የከበደ የሆነ ቅጣት እንደሚያጋጥማቸው ነው ይላል። ይሄን ያለበት ምክንያቱ ነብያችን አለይሂ ሰላቱ ወሰለም እዚህ መካ ከተማ ላይ ስራቸውን በሚጀምሩበት ጊዜ በጊዜው የነበሩት ጣዖታውያንና ሙሽሪኮች እታቸውና ተከታዮቻቸው ካዕባ አካባቢ መጥተው ኢባዳ እንዳያደርጉ ይከለክሏቸው ነበር ማለት ነው። በተገላቢጦሽ እነሱ ህጋዊ ሆነው በብዙ መቶ የሚቆጠሩ ጣዖታቶች በካዕባ ዙሪያ ደርድረው እነዛን እየተሳለሙና እያወደሱ የአላህ ነብይና ተከታዮቹ ግን ሰማይና ምድርን የፈጠረና ያቆመውን ጌታ እንገዛና ለሱ እንስገድ ጧፍ እናድርግ በሚሏቸው ጊዜ እናንተ ህገወጥናችሁ እዚህ አካባቢ እንዳናያችሁ በማለት በማስተዛዘንና በመከልከል ያዋክቧቸው ነበር ማለት ነው። እንደገና ኋላ ሀገሩን ለቀው ተሰደው ወደ መዲና ከሄዱም በኋላ እንደማንኛውም የወረደ ሀገር ህዝብ በአመት አንድ ጊዜ እንኳን መጥተን ዑምራ እናድርግ ቢሏቸው ደግሞ እናንተ ህገወጥናችሁና ዑምራ ማድረግ አይፈቀድላችሁም በማለት ሁዴቢያ ከደረሱ በኋላ እንዲመለሱ አደረጓቸው ማለት ነው። እና በዚህ አድራጎታቸው እንግዲህ እነሱ ህጋዊ ሆነው ነብዩንና ተከታዮቻቸውን እንደ ህገወጥ በመቁጠር በተደጋጋሚ መጀመሪያም እዚህ እንዳይኖሩ ከሄዱም በኋላ እንደ ጎረቤት ሀገር እንኳን ዚያራ እድል እንዳይደርሳቸው በማድረግ ተደራራቢ ግፍ ፈጸሙ ማለት ነው። ታዲያ ከነዚህ ሰዎች የበለጠ በደለኛና ግፈኛ የለምና በዚህ ጥፋታቸው ሳቢያ እኔ ዝም ብዬ የማያቸው አይደለሁም ከትንሽ ጊዜ ቆይታ በኋላ እንደገና ሁኔታው ይለወጥና ነው የሚለው። ዛሬ ይፈራ የነበረው የሚደፍር እንደገና ይደፍር የነበረው የሚፈራበት ጊዜ እንደሚመጣ ነው። ማለትም ዛሬ ባለቤትነን ይያሉ የሚንደላቀቁና ይሞሻለቁ ሙሽሪኮች እንደገና ይሸነፉና ዛሬ ደግሞ ጭቁን ሆነው እዚህ አካባቢ እንዲያትደርሱ እየተባሉ የሚወረፉት ተበዳዎች እድል ይደርሳቸው ዲል ያደርጉና እንደኞቹ ሙሽሪኮች ከአባለ መግባት እዛ አካባቢ ለመድረስ በፈቀዱልን ይያሉ በጣም በፍርሃትና በጭንቀት ተውጠው የሚያልፉበት ጊዜ ይመጣላቸው ይሆናል በማለት ተነበየ። ልክ እንዳለው እንግዲህ ለስምንት ዓመት ነብያችን በመዲና ተቆዩ በኋላ በመጨረሻ ኃይላቸውን አጠናክረው ልክ በስምንተኛው ዓመት በዲል ሀገራቸውን ከፈቱ ከአባን ተቆጣጠሩ። የዛ ጊዜ ሙሽሪክ የነበሩ ተራቸውን እዛች አካባቢ ብቅ ለማለት ተጨነቁ ማለት ነው። ሙእሚኖቹ ካልፈቀዱ በስተቀር እዛ አካባቢ ለመምጣት የሚችል ሰው ጠፋ። እንደዛ አደርጋለሁ ይብሎ እንግዲህ አስቀድሞ ተናግሮ ነበረ። ባለው መሰረት ልክ ቃሉን አረጋገጠና ለሙእሚኖቹ ድል ሰጥቶ እነዛን ሲጠቁማቸውና ሲበድሏቸው የነበሩትን አንገታቸውን አስደፍቶ እንደገና በእነሱ ቁጥጥር ስር እንዲያድሩ አደረጋቸው ነው የሚለው። እና ቀደም ሲል እንግዲህ እንዲህ አይነቶቹ የመሲሁን ተልእኮ የሚያደናቅፉት በዱንያ ውርደት ያጋጥማቸዋል ያለው የአመል ፈትህ ያው በድል እንደሚሸነፉ ሲጠቁም ነው ማለት ነው። እንደገና በአከራም ደግሞ በዛ በኩፍራቸውና በወንጀላቸው የሚገፉ ከሆነ በዱንያው ብቻ ውርደት ሳይበቃቸው ይቀጥላል፣ ከባድ ቅጣት ይጠብቃቸዋል ብሎ ነበረ። ያመኑት አመኑ፣ ሳያምኑ በዛው በክህደታቸው የዘለቁት ደግሞ ይሄኛውን ቅጣት እንደሚጠብቃቸው ነው አሁንም ማለት ነው። እና ሰበቡ መጀመሪያ የወረደበት እንግዲህ በዚህ ቢሆንም አነጋገሩ ግን አላህ በአጠቃላይ መልኩ ነው መሳጅድ ነው ያለው። የአላህን መስጊዶች የሚከለክል ነው የሚለው እና ከአባ ብቻ ሳይሆን እሱ የመስጊዶቹ ሁሉ አለቃና አይነት እንደመሆኑ ነው ሰበበ ንዙል የሆነው። በየትም ሀገር በማንኛውም ጊዜ መስጊዶችን ኢባዳ እንዳይደረግባቸው በቀጣም ሆነ በተዘዋዋሪ የሚያደናቅፍና የሚከለክል ሰው የዚሁ አይነት ውጤት እንደሚያጋጥመው ነው የሚያሳየን። ያ እንደ በዙልም እንግዲህ መስጊዶችን የሚያደናቅፍ ሰው ለትንሽ ጊዜ እሱ የበላይነት ቢያገኝም ዝሮ እንደገና የሚወድቅና መልሶ የሚዋረድ መሆኑን ያሳየናል ማለት ነው። እና እንግዲህ ወሰሐ ፊ ኸራቢሃ የሚለው በመመልከት በሁለት አይነት ተተርጉሟል ማለት ነው። መስጊዶችን በማበላሸትና በመደምሰስ የሚሯሯጥ የሆነ ሰው ሲል አንደኛ ቀጥታ ዝም ብሎ የሌላ እምነት ተከታዮች የሆኑ ሰዎች የበላይነት በሚያገኙ ጊዜ የሙስሊሞችን ሀገር ሲወሩ መስጊዶችን በማቃጠልና በመደምሰስ ስንድርገጥ እምነቱን ለማጥፋት ይዘምቱባቸዋል። ይሄ አንድ ራስን የቻለ ነው ማለት ነው። በሌላ በኩል ደግሞ መስጊዶቹን ቅርቆቹን ሳያጠፉ ተልኳቸውን የሚያመክኑ ደግሞ አሉ ማለት ነው። መስጊዱ እንደተገተረ ሙስሊሞቹ ግን እምነታቸውን እንዳይከታተሉ እንዳይጠናከሩ ጭቆናና አፈና በማድረግ መስጊዳቸው ለስሙ ቁሞ ሲያበቃ በውስጡ ግን የሚፈለግበትን አላማና ተልእኮ እንዳይራመድ ሽባ የሚያደርጉ የሆኑት እነዚህ ሁለቱም አይነቶች በአላህ ዘንዳ ከትንሽ ጊዜ ቆይታ በኋላ ውርደትና እፍረት እንደሚያጋጥማቸው ነው በማለት ያስጠነቅቃል ማለት ነው። እና በአሁኑ ጊዜ ጎልቶ የሚታየው ሁለተኛው ዘርፍ ነው ማለት ነው። በአጠቃላይ ያው መስጊድ ከሀገር ከአካባቢ እንዲጠፋ የመናድና የማቃጠል ሁኔታ በተወሰነ ደረጃ ቢቀነስም በአሁኑ ጊዜ ግን በሁለተኛ ደረጃ በጃዙር እንዳውም መስጊድን እያስፋፉና እየገነቡ በተቃራኒው እንደገና የመስጊዱን ሰዎች እንዲዳከሙና እንዲጠፉ የማድረጉ ሁኔታ ነው በያገሩ ጎልቶ የሚታየው ማለት ነው። አላህ ግን ሁለቱንም ነው የዛተባቸው ማለት ነው። እና በመስጊድ ውስጥ እኔን የሚያወድሱና ለእኔ የሚገዙትን ሰዎች በዛ አካባቢ እንግዲህ ተልኳቸውን እንዳይወጡ ወይም ዒባዳቸውን እንዳያራምዱ የሚያደናቅፉ የሆኑ ሰዎች በዱንያም ከትንሽ ጊዜ በኋላ ውርደት ያጋጥማቸዋል፣ በአኽራም ከባድ ቅጣት ይጠብቃቸዋል በማለት አስጠነቀቀ ማለት ነው። ይህንን የሚሆነው ግን አማኞቹ ትክክለኛ አማኞቹ ነው እምነታቸውን ሌላው ተቃራኒ የሚገድባቸውና የሚጨቁናቸው በሆነበት ጊዜ ነው። አለበለዚያ እነዚህ አማኝነን የሚሉትም እንደዚሁ የተሳሳቱ ከሆነ ሁለታቸውም ስተተኞች በመሆናቸው ለሁሉም ተመሳሳይ ውጤት እንደሚያገኙ ነው የሚያሳየው ማለት ነው። ወሊላህ አልመሽሪቁ ወልመግሪቡ፣ ምስራቁም ሆነ ምዕራቡ ለአላህ ነው በላቸው። ማለትም ያው የተለያዩ አቅጣጫዎች አላህ የፈጠራቸው ናቸውና አንድ ቦታ ከሌላው አይለይም፣ ሁሉም የአላህ አቅጣጫ ነው። ፋይነማ ትወሉ፣ እና በጌታችሁ ፍቃድ ወደ የትኛውም አቅጣጫ ብትዞሩ ፈተመ ወጅሁላህ፣ በዛ በዞራችሁበት አካባቢ የአላህ ፍቃዱ እንደሚሆን ነው። ያው እሱ እስከፈቀደውና እስከመደበው ድረስ ከቦታ ጋር አያያዝም፣ ሁሉም አላህ የፈጠረው አቅጣጫ ስለሆነ አላህ እንድትዞሩ ያዘዘበትን አቅጣጫ ይዛችሁ ዒባዳችሁን ባረጋችሁ ቁጥር ተቀባይነቱን እንደምታገኙት ነው ማለት ነው። ኢነላሀ ዋሲዑን ዓሊም፣ አላህ ችሮታው ሰፊና ለቅን ባሮቹ ደግሞ የሚገባቸውን ዋጋ አዋቂ በመሆኑ በሱ ፍቃድ እስከተመራችሁና ትእዛዙን እስካከበራችሁ ድረስ በቂብላ ልዩነት አጅራችሁን እንደማያሳጣችሁ ነው ማለት ነው። ይህ የመጣበት ምክንያቱ በአንድ ወቅት ሰሃቦች ለስራ ጉዳይ ወጡና ወደ አንድ አቅጣጫ በጃህር ነው ይባላል ድንገት መሸባቸው በረሃ ላይ እና በሚመሽባቸው ጊዜ ቂብላ ወደ የት እንደነበረ ምልክት አልነበረም። በጣም ጨለማ ነበረ። ይህ ጊዜ ግራ ተጋቡ ወደ የት እንደሚሰግዱ። ዝም ብለው ሁላቸውን በመሰለቸው አንዱ በይ በኩል ነው ሲል ሌላው በዚህ በኩል ነው አሉና ሁሉም ባያመነበት አቅጣጫ ሰገደ ይባላል። ለማንኛውም ጠዋት ሲነጋ ፀሐይ ስትወጣ አቅጣጫው ይታወቃልና በማለት ምልክት አደረጉበት ይሰገዱበትን አቅጣጫ እና አብዛኛዎቹ ተሳስተው አገኙት ይባላል። ይህ ጊዜ ያለ ቂብላ የሰገርነው ሶላት ተበላሽቶብናል እንደግማለን ወይስ እንዴት ነው በማለት ሲጠያየቁ ይሄ አያት ወረደላቸው። አቅጣጫ እኮ ወደዚህ ቦታ ዙራችሁ ስገዱ ማለት እኮ ቦታውን ማምለክ ወይም ከቦታው ጋር የተያያዘ አይደለም። ወደ ምስራቅም ዞራችሁ ወደ ምዕራብም ዞራችሁ አላህ ሱብሓነሁ ወተዓላ በሰጣችሁ መመሪያ እስከሄዳችሁ ድረስ ያው የዞራችሁበትና የሰገዳችሁበት አቅጣጫ ቢለያይም እንኳ የአላህ ፍቃዱ ነው የሚሆነው። ደግማችሁ የምትሰግዱበት ምክንያት የለም። በእጅሃዳችሁና ባመናችሁበት ሰግዳችኋል። አሁን መድገም አያስፈልግምና አላህ ችሮታው ሰፊ የሆነ ጌታ ስለሆነ በዛው በምትችሉት አቅም ያደረጋችሁትን ዒባዳ እንደሚቀበላችሁ ነው። እና ቂብላው ተሳስቷልና አጅራችሁን አልሰጣችሁም እምላችሁ እንዳይመስላችሁ ማለት ነው። ወጥሮውንም እንግዲህ ቂብላ ያለው ሙስሊሞች ያው እትጃሃቸው አቅጣጫቸው አንድ ወጥ እንዲሆን እንዳይበታተኑ ተብሎ እንጂ ቦታ ለማምለክ አይደለም ማለት ነው። ከቦታ ጋር የሚያያዝ ነገር የለም። የምትገዙት አንድ አላህን ብቻ ነው። አላህ የመደበውን ቦታ ደግሞ አቅጣጫ የምትጠቀሙት አላህ ስላዘዛችሁ ለትእዛዙ ሲባል ብቻ ነው እንጂ ቦታውን ለማክበር እስካልሆነ ድረስ። አሁን ታዲያ አቅጣጫውን የምታውቁበት መንገድ አጣችሁ፣ ሁላችሁም በመሰላችሁ በሀሳባችሁ ኢጅሃድ አድርጋችሁ ባመናችሁበት እስካደረጋችሁ ድረስ ያንኑ የሰገዳችሁትን አቀብለና አጥልቄላችኋለሁ፣ አጅሩንም እሰጣችኋለሁ፣ ችሮታ ሰፊ ነውና በማለት መልስ ሰጣቸው ማለት ነው። እና እንግዲህ ምክንያቱ በዛ ጊዜ ቢሆንም ምን ጊዜም የዛ አይነት ችግር ያጋጠመው ሰው በዚሁ መልክ መጠቀም የሚችል መሆኑን ይጠቁማል ማለት ነው። ወቃሉ ተኸዘ አላሁ ወለዳ። እነዚህ ሙሽሪኩል አረብና እንዲሁም ደግሞ አህል ኪታቦች ነን የሚሉት የሁዶችና ክርስቲያኖችም ሳይቀሩ ሁላቸውም በተለያየ መልኩ አላህ ልጅ አለው እያሉ ይሳሳታሉ አለ። እናንተስ ሙእሚኖች ምናልባት ቂብላ ተሳስተን ይሆን አላህ አይቀበለን ይሆን እያላችሁ ትጨነቃላችሁ። ለትንሹ አስተን ባይገርማችሁ ሌሎቹ እምነት ተከታይ ነን እያሉ አላህን የሚሰድቡና የሚዘልፉ አሉ። እና ሁላቸውም እንግዲህ በየነስ ወከፋቸው አላህ ለም የልድ ወለም ይውለድ እያለ ስለ ራሱ ይገልጻል። ከማንም አልተወለደም፣ እሱ ማንንም አይወልድም፣ አቻና ቢጤ የሌለው ብቸኛ ሀያል ጌታ ነው እያላቸው የአላህን የራሱን መግለጫ ወደ ጎን በመተው ከአንተ ይልቁንስ እኛ እናቀልሃለን የሚሉ መስለው ልጅ አለው እያሉ የሚዘልፉኝ አሉ ይላል። ሱብሃነ እነሱ እንዲህ ይበሉ እንጂ ግን አላህ ከዚህ ሁኔታ የጠራና የራቀ ነው። ከማንም አይዋለድምና አይዛመድም ማለት ነው። በለው ማፊ ሰማዋቲ ወል አርድ እና ይልቁንስ ለእርሱ በሰማያትና በምድር ውስጥ ያሉ ፍጥረታቶች የእሱ ግኝቶችና የእጅ ስራ ውጤቶች መሆኑን ነው የሚያረጋግጠው እንጂ በወላጅና በተወላጅነት እሱ ጋራ የሚገናኝ የለም። እንግዲያ የዓለም ፍጥረታት እሱ ጋራ ምንድን ነው አላቃው ከተባለ እሱ ፈጣሪ ሁሉም ፍጥረታት በሰማይም በመሬትም ውስጥ ያሉት ተፈጣሪዎች በመሆን እርግጥ ግንኙነት አለን። ከዛ አልፎ ተርፎ ግን የኔ ልጅ ወይም ወላጅ የሚሆን ከቶውንም ሊኖር አይገባም ይላል። ሁሉን ለውቃኒቶን እና በሰማይና በምድር ውስጥ ያሉ ፍጥረታቶች በቀጣም ሆነ በተዘዋዋሪ መንገድ ለሱ ተገዦችና የእሱን ፍቃድ አክባሪ ትእዛዙን ተከታዮች ናቸው። ይወዱም ቢጠሩም ማለት ነው። ማለትም ተፈጠር ያልኩት ይፈጠራል፣ ጥፋ ያልኩት ይጠፋል፣ እዴቅ ያልኩት ያድጋል፣ ውዴቅ ያልኩት ይወድቃል። እና በዚህ እንግዲህ አድራጎቴ በዓለም ላይ እኔ ብቸኛ ገዥና አዛዥ መሆኔን አረጋግጬባቸዋለሁኝ። እነሱ እንደሚሉት ልጆችና ተወላጆችማ ቢኖሩ ኑሮ የንጉሥ አባት ንጉሥ ነው፣ የንጉሥም ልጅ አልጋ ወራሽ ነው እና ሁሉም ቃኒት ሊሆን አይችልም ነበር፣ ለጌታ ትሁትና ተገዥ ሆኖ አይታይም ነበረ ማለት ነው። እና እንግዲህ ይህንን አባባል ሶስቱን ቡድኖች ተሳትፈውበታል ማለት ነው። የይሁዶቹ ዑዘይሩን ኢብኑላህ ዑዘይር የተባለው ግለሰብ የአላህ ልጅ ነው በማለት ተሳስተዋል። ክርስቲያኖቹ ደግሞ በተመሳሳይ መልክ አልመሲሁ ኢብኑላህ ኢየሱስ የአላህ ልጅ ነው በማለት ደግመውታል ማለት ነው። ሙሽሪኩል አረብ ደግሞ አልመላኢከቱ በናቱላህ መላኢኮቹ እነ ጅብሪል እነ ሚካኤልን ጨምሮ ሁሉም የአላህ ሴት ልጆች ናቸው ይሉ ነበረ ማለት ነው። እና ሁላቸውም እንግዲህ በተለያየ መልኩ ቢናገሩም ዝሮ ዝሮ አላህ ልጅ አለው የሚለው ላይ ተስማምተዋል። ይሄ ደግሞ በስተት ላይ ነው የተስማሙት እንጂ ሁላቸውም ትክክለኛ አይደሉም። ምክንያቱም አላህ ከማንም ከምንም የሚዛመድና የሚዋለድ አለመሆኑን ደጋግሞ አረጋግጧልና ይላል ማለት ነው። በዲዩ ሰማዋት ወልአርድ እና አላህ ሱብሃነሁ ወተዓላ ሰማያትንና ምድርን አቻ በለለው ሁኔታ ከዛ ከመገኘታቸው በፊት ብላን ወይም እቅድ ወይም ደግሞ ከሱ በስተፊት ሌላ ሰራተኛ የዚህ አይነት ሞዲ አውጥቶ በማያቅበት መልኩ ራሱ ተልሞና ጀምሮ ፈጥሯቸዋልና አስገኝቷቸዋል። ሰዎች እንግዲህ በዘመናዊ ስልጣኔ የተለያዩ እቃዎችን የሚያመርቱትና የሚሰሩት ቀደም ሲል የነበረው አዋቂ ባስተላለፈው እውቀት መሰረት ተከታው ያንን መነሻ እያደረገ ትናንትና እንግዲህ አንድ ስራ የሰራ እንደሆነ አንድ አዋቂ ተከታው ደግሞ ያንን መነሻ በማድረግ በዛ ላይ ተጠውር እያደረገ እያሻሻለ ነው የሚፈጥረው አንድ ነገር የሚያስገኘው። አላህ ግን እንደዛ አይነት መመሪያ የለውም። እቅድ ወይም ደግሞ ሞዴል የሚነድፍለት የለም፣ ዲዛይን የሚሰጠው የለም ማለት ነው። የፈለገውን ነገር በፈለገው መልኩ እሱ ራሱ ፈልስፎና ጀምሮ የሚያመጣና የሚያስገኝ በመሆኑ ሰማያትንና ምድርን የሚያህል ሰፊና ግዙፍ ዓለም ብቻውን ታይቶ ሰምቶ በማያቅ መልኩ በዚህ መልክ ፈጥሮ ያስገኘ የሆነ ጌታ ነው። በውስጣቸው ያሉትንም ፍጥረታቶች ታዲያ እሱ በራሱ ፍቃድ ያስገኛቸው እንጂ አለበለዚያ ከሱ በፊት ሌላ እሱን የሚወልድና የሚያስገኝ ወይም የሚያስተምር ከሱም በኋላ ደግሞ እሱን የሚመስልና የሚተካ የሚከተለው እንዳልሆነ ሊታወቅ ይገባል ማለት ነው። ወኢዛ ቀባ አምረን አንድን ነገር ደግሞ ለማድረግ በሚወስንበት ጊዜ ፈኢነማ የቁሉ ለሁኩን ያን የፈለገውን ነገር ለማስገኘት ሁን ነው የሚለው ፈየኩን እና በፈለገው መሰረት ያ እንዲሆን የተፈለገው ነገር ወዳውኑ ይፈጸማልና ይከናወናል እንጂ እንደ ማንኛውም ሰራተኛ ደግሞ ውጣ ውረድና ድካምም አያጋጥመውም። የፈለገው እንግዲህ ከባድ ስራ ወይም ሰፊ ቢሆንም እንደ ሰዎች በውጣ ውረድና በድካም አይደለም የሚሰራው። ትልቁንም ስራ ትንሹንም ሰፊውንም ጠባቡንም ብዙውንም ጥቂቱንም ሁን ይለዋል። ወዳውኑ በቅጽበታዊ ፍጥነት የተፈለገው ነገር ይከወንለታል ነው የሚለው። وقال الذين لا يعلمون لولا يكلمون الله أو تأتينا آية كذلك قال الذين من قبلهم مثل قولهم تشابهت قلوبهم قد بينا الآيات لقوم يوقنون إنا أرسلناك بالحق بشرا ونذرا ولا تسأل عن أصحاب الجحيم. وقال الذين لا يعلمون إن الزهراك يهون وزنوشي إن الزهالو مالتهم مشركوا العرب مالتنا لولا يكلمون الله ለመሆኑ አንተን የመረጠህና የላከህ ጌታ አላህ ለምን እኛን በገሃድ ያናግረንም አሉ። በጣም እንግዲህ ከቂልነታቸው ብዛት የተነሳ እነሱ ራሳቸው እንደ ሩስል ሆነው አላህ በግንባር እንዲያናግራቸው ጠየቁ ማለት ነው። አውተቲና አያ ወይም ደግሞ አንተን የመረጠህና የላከህ ለመሆኑ ተጨባጭ የሆነች መረጃ ወይም ተአምር ለምን አይመጣልንም? እንደ ነቢዩላህ ሙሳ ዘንግ ወይም እንደ ነቢዩላህ ሳሌህ ግመል የሆነ ቁሳዊ የሆነ መረጃ ማምጣት አለብህ ይሏቸው ነበረ ይላል። ከዛሊ ቃል ለዲነ ሚን ቀብልህም ምትለ ቀውልህም ልክ እንደዚሁ ከበፊታቸው የነበሩት አለል ኪታቦችና ሙሽሪኮች የዚሁ አይነት አባባል ሲደግሙ ነበረና እነሱም ያንን አሮጌውን ዜማ ነው አሁን መድገም የጀመሩት ይላል። በየጊዜው ነቢይ በመጣ ቁጥር የላከ ጌታ ለምን በገሃር ለእኛ በቃል አይነግረንም በግንባር ተሰልፎ ወይም ደግሞ መላይኮቹን በይፋ ልኮ አንተ መመረጥህና መሾምህን ለምን አያበስርምና አያረጋግጥልህም ይሉ ነበረ። ወይም ደግሞ አንድ ልዩ የሆነ ተአምር እንዲህ አይነትን ነገር ለምን አይፈጽምልህም እያሉ ነቢዮችን ይከራከሯቸው ስለነበረ በተለመደው መልኩ በአንተ ተራ ያሉትም ደግሞ ይህንኑ አሮጌውን አባባል መድገም ጀምረውታል ይላል። ተሻባሃት ቁልቡሁም የትናንቶችና የዛሬዎቹ ከሃዲዎችና ሐሰተኞች ልቦና ባስተሳሰባቸው ተመሳሳዮች ሆነዋል። ሁላቸውም በልባቸው እውነቱን እያወቁ ላለመቀበል ሸፍጠው ነውና የሚከራከሩት። የትናንቶቹም ተቃዋሚዎች ይሉት የነበረውን የዛሬዎቹ ደግሞ ሲደግሙት በአንድ መድረክ ተገናኝተው ይህንን እንበል ብለው የተወያዩና የተስማሙ ይመስላሉ። ጠማማ ሰው ያው በጥመት አመለካከቱ ይገናኛልና በአካል እንኳ ባይተያይ ማለት ነው። ቀድበየነ ለአያት ሊቀውም ዩቂኑን እና አንተ የአላህ መልእክተኛ ለመሆንህ የሚያረጋግጡ ማስረጃዎችን በእርግጥ ግልጽ አድርገናቸዋል። ለማመንና እውነቱን ለማረጋገጥ ለሚወዱና ለሚፈልጉ ሰዎች በማያጠራጥር መልኩ ማስረጃዎችን ደርድረናል። እነሱ ግን እነዚህን የተሰጡትን ማስረጃዎች ወደ ጎን በመተው ሌላ አላስፈላጊ ነገሮችን እንድታቀርብ ይጠይቁሃል ይላል። እና ይሄን ያለበት እና አቡ ጀልና እና ዑትባ እና ሸይባ እና ረቢያ የሚባሉ የነበሩት ጥጋበኛ ባላባቶች በወቅቱ አንተ አላህ እንደምትለው የመረጠህና የወደደህ ከሆነ ጌታ በጅሃድ ይምጣና መድረክ ከፍቶ እናንተ ቁረይሾች እገሌ እገሌ እያለ ስማችንን እየጠራ መሐመድን መርጨላቸዋለሁኝና እሱን ተቀበሉና ተከተሉ ብሎ መግለጫ ይስጥልህ ይሏቸው ነበረ። ወይም ደግሞ እሱ በአካል ለመምጣት ካልፈለገ በስማችን የተጻፈ ደብዳቤ ይድረሰን። ልክ ራሳቸውን እንግዲህ ትልቅ አድርገው በእነሱ ስም አላህ ደብዳቤ ሊጽፍ ተሰማይ እና ሚን አላህ አልዓዚም ኢላ አቢ ጀህል እያለ ኢላ ዑትባ ኢላ ሸይባ እያለ በአድራሻቸው ደብዳቤ እንዲጽፍላቸውና መሐመድ ልኬዋለሁና ተቀበሉት ተባበሩት እንዲልላቸው ይጠይቁ ነበረ ማለት ነው። ይህን ማለታቸው አቅማቸውን አለማወቃቸው ነው። እና አላህ ስብሓነሁ ወተዓላ በጅሃድ በቃል የሚያነጋግረው ተሩስሎች እንኳ የተለዩትን ነው፣ እንደነ ሙሳና እንደነ መሐመድ ያሉትን እንጂ ተራው ረሱል እንኳ በስማ በለው በመላይካ ነው እንጂ በቀጥታ አላህ አያናግረውም ማለት ነው። እነሱ ግን ራሳቸው ከነቢይ በላይ ሆነው አላህ በይፋ መጥቶ ለእኛ መንገር አለበት፣ ከቢያንስ ደግሞ በስማችን ደብዳቤ መጻፍ አለበት፣ ይህን ካላደረገ ግን አንቀበልህም እያሉ ይደናቆሩና ይከራከሩ ነበረ ነው የሚለው። እና አርሰልናከ ቢልሐቅ በሽረን ወነዚራ፣ እነሱ አመኑም አላመኑም እኛ ግን በማያጠራጥር መልኩ አንተን ለተከታዮች አብሳሪ ለተቃዋሚዎች አስጠንቃቂ አድርገን መርጠናሃልና ልከናሃል። አመኑም አላመኑም ለአንተ የሰጠነውን እድል ወደ ኋላ አናጥፈውም ማለቱ ነው። ወላ ትስአሉ አን አስሓቢ ልጀሒም፣ እና ይህንን እንግዲህ የተሰጠውን ማዕረግና ክብር አንቀበልም ብለው የሚደናበሩ ካሉ እነዚህ የጀሀነም ምድቦች ናቸው። እነዚህን የጀሀነም ምድቦች የሆኑትን ሰዎች ከነገርካቸውና ካስተማርካቸው በኋላ እንዲህ ብለው በስፈታቸው ከገፉ ለምን ጀሀነም ገቡ ተብለህ የምትጠየቅ አይደለም። ምክንያቱም ኃላፊነትህን አውርደሃልና እምቢ ካሉ ዋጋቸውን ያገኛሉ። አንተ ደግሞ በእነሱ መንገርና ማስተማር እንጂ እምቢ ብለው ስለሚሄዱት ነገር የሚያስጠይቀኝ ነው ብለህ አትጨነቅላቸው አለ ማለት ነው። ይህን ያለበትን ምክንያት ነቢያችን አለይሂ ሰላቱ ወሰላም እነዚህን ሰዎች እኔ የሚገባውን ጥረት ስላላደረግኩኝ ነው በትዕግስታቸው የቀጠሉት፣ ምናልባት በእኔ ድክመት ያስጠይቀኝ ይሆናል እያሉ የመስጋትና የመጨነቅ ስሜት ስላለባቸው አንተ ምንም ያጓጀልከው ነገር የለም የምትለው